ካሴትና የስነ ጽሑፍ አገልግሎት በተለያዩ ቋንቋዎች የታተሙ መጽሐፍ ቅዱሶች ልዩ ልዩ መጽሐፎችና መጽሔቶች እንዲሁም አዳዲስና ቆየት ያሉ ዝማሪዎች ስብከቶችና ድራማዎች በቅርብ ደግሞ የታምራት ወልባን ልዩ ትም ዝማሬ ቲሸርቶች የፍሬም ጥቅሶች ስቲከሮችና ቦሎች በጅምላና በችርቻሮ ይዞላችሁ ቀርቧል። ገስተው ያንብቡ ያድምጡ። በመንፈሳዊ ህይወቶ ወደ ፍጽምና ማደግ ለበጎ ስራ ሁሉ መዘጋጀት መማር የልብ መቅናት የጽድቅ ምክር ይሆንልዎታል። አድራሻ ስቴዲየም ዙሪያ ቀመስቀል ፊት ለፊት